እናት ጓደኛም ሆንክልኝ ማንም ያልሰማውን ሚስጥሬን ያስክልኝ እንዳልበደ gasir gancho i tell you gita kan simesh bache eska hun ya lefut chalego tarara many with i never balokan tagara a Yeah.